صلى الله عليه وآله وصحبه وسلم أجمعين. أما بعد، أحبتي في الله، السلام عليكم ورحمة الله وبركاته. بالسمان، سبحان الله، بطعم يقرمال أني بطعم نو هون يا أستاذ أبو حيدر، أنتم تيجي تكتاتلكم بصراحة يمي أملكتون أملاكم كون يهنا وبلو لمجلس يما يشلو بطولي تالي مدرساتشو بطعم نو يقرمال. ለመሆኑ አቀራረባሉ? አንድ ጓደኛዬ የነገረኝ ትናንትና አህባሾች ሩም ውስጥ አብዱላህ አልሐረሪ አድሩ ልመስኡን ፊ ተፍሲር ጁዝኢ አማ የተሰአሉን የሚባል መጽሐፍ ጽፎ ነበር። የመጨረሻውን አክሽር አልአክር ማለት ነው፣ ከቁርአኑ ማብራሪያ ጽፎ ነበር። እናም አህባሹ እያብራራ ሳለ እንደዚህ ሻሻ ላይ ጻፍኩለት ይለኛል ጓደኛዬ። ምን ብሎ ነበር የጻፈለት? فهل من الممكن ان تتفضل بذكر اسم الكتاب حتى يتثنى لي المتابعه بشكل افضل? የበለጠ በደንብ እንድከታተልና እንድማር ብቻ ንገረኝ ስሙን የሚል ጥያቄ ነበር ያቀረብኩለት አለ ጓደኛዬ። አንተ የምታስተምረውን ትምህርት እንድከታተል የመጽሐፉን ስም ንገረኝ ብሎ ሲጽፍ በቃ ሊነግረው አልፈለግም። سبحان الله والله لمن هذا الكتاب يا عم اندز ما يكيزو منام يا عم ما ابراريا نو اندز يا عم كتاب شرح من الكاتب بتدغغان من الكاتب بمشرش ابررني على سبحان الله العظيم بجنني عبد الله الحارري كتاب من الحمد لله بفضل الله اولا بالله فضل ثم بفضل الدعاة المجاهدين በሁለተኛ ደረጃ እንደገና በሙጃሂዱ በዱዓቶቹ ሰበብ ህብረተሰቡ የዚህን የሰውየ ምንነት ስለምን አገልጋይ እንደሆነና ምን እንደሆነ ህብረተሰቡ ስለተረዳ ሩብማ ከሰባ ሰው በላይ ነበር አለዛ ቦታ ላይ ህብረተሰቡ ሊደናገጥ ይችላል የሚለው አምሯቸው ውስጥ ነበር ማለት ነው። ሱብሃንአላህ አልዓዚም። እና በጣም ተመሳሳይነት አላቸው። እነሱም በመሰረቱ አብዱላህ አልሐረሪ ሱብሃንአላህ በጣም ከባድ ሰው ነው። አፈሩ ሳይቀር ይቃማል በይሩት ላይ ታቃላችሁ። ማጃወር العظيم فهو عظيم ያሉት ያለው እኮ ሁሳሙዲን ቀራቂራ አፈሩ እንዴት ነው የሚበላው አብደላህ አልሐረሪ ላይ ያለው ቀብር ሲባል ለታላቅ ጎረቤት የሆነ ያው ታላቅ ነው በአብደላህ አልሐረሪ የሚወርደውን በረከትና ራህመት ከባድ ምትስላለው በሚል ነው። በሶፍትና በመንዲል ሳይቀር ነው የሚሸጠውና የሚበተነው አብደላህ አልሐረሪ ቀብሩ አፈር ማለት ነው። ወማዓዛሊ ግለሚጅ ተሪኡ ማለት ጀግነው የአብደላህ አልሐረሪ መጽሐፍ ነው ሊሉ አልቻሉም ኢትዮጵያ ውስጥ ግን ሱብሃንአላህ በጣም አህባሽ ምንን ሊሉ አልቻሉም። እና نحن حبشيون እኛ አህባሾች ነን ወንፍተኺር እንፎክራለን በዚህ ይሉ ነበር። ሱብሃንአላህ ተመሳሳይነት አላቸው አልሙሂም ሱብሃንአላህ አልዓዚም። ወኢንሻአላህ ተባረከ ወተዓላ ዛሬ ትናንትና በሰጠሁት ትምህርት ላይ ማጠቃለያ በተነጋገርንበት ማጠቃለያ ከተነጋገርነው በኋላ ቀጥታ ወደ የሚቀጥለው የአቂደቱ ጣህውያ ትምህርት እገባለሁ ማለት ነው። ባጭሩ ትናንትና ስንነጋገርበት የነበረው አላህ Subhanahu Wa Ta'ala ከአርሽ በላይ መሆኑን ከሃያ አቅጣጫ እንደተናገረ ተነጋግረናል። ባጭሩ ትናንትና ስንዘረዝር የነበረው አንደኛ سبح اسم ربك الاعلى ማለቱ وهو العلي العظيم ያለውን ኢማሙ ጠበሪ ሲያብራሩ እንደዚሁም ኢማሙ አልበጋዊ رحمه الله اي العالي على كل شيء كل ነገር በላይ እንደሆነ በማለት ሲፈስሩ ኢማሙ ጠበሪ ደግሞ هو ذو علو وارتفاع على كل شيء والاشياء كلها دونه هو ذو علو وارتفاع የከፍታና የርትፋ ባለቤት ነው ከሁሉ ነገር በላይ እያንዳንዱ ነገሮች ግን ከታች ናቸው ያሉት በማለት ተናግረዋል ማለት ነው። እንደዚሁ الله سبحانه وتعالى هو الذي خلق السماوات والارض في سته ايام يالون سوره الحديد انقص 4 لا يالون سيابرارو منالو امام الطحاوي يقول تعالى ذكره هو الذي انشا السماوات السبع والارضين سراتنا سماوات مريت السنه ابداع يادرجاچو فدبرهن وما فيهن انرسنم هنا بمكاكلاچو يمينورون يمياستنابرو السنه ثم استوى على عرشه يالون سيجلسو فارتفع عليه وعلى ينجدي ان يفسرناو ويم دمو شيخ محمد بن عبد الوهاب وابن تيميه ويم شيخ صالح الفوزان ويم شيخ محمد ناصر الدين الالباني اي كان من الشيوخ المعاصرين سايهون يا امام الطبري رحمه الله يفسروت ناتشو እንደዚሁ ኢማሙ አልቁርጡቢ ረሒመሁላህ ሲናገሩ ምን አሉ? ሱመ እስተዋ አለል ዓርሽ ያለውን ሲያብራሩ ወቀድ ካነ ሰለፉ ልአወሉ ላ የቁሉነ ቢነፊ ልጅሃ አሉ። አላህ ከላይ አይደለም በሚል ቃል ሰለፎች አይናገሩም ነበር። ወላ የንጢቁነ ቢዛሊከ በል ነጠቁሁም ወልካፈቱ ቢኢስባቲሃ ሊላህ ተዓላ። አላህ ከላይ አቅጣጫ መሆኑንና ከዓርሽ በላይ መሆኑን በሙሉ ተናግረዋል። ከማ ነጠቀ ኪታቡሁ የአላህ ስብሓነ ወተዓላ መጽሐፍ በዚህ ላይ እንደተናገረና ወአኽበረት ሩሱሉሁ የአላህ ስብሓነ ወተዓላ መልእክተኞችም እንደተናገሩት ሁሉ ወለም ዩንኪር አሐዱ ምን ሰለፊ ሳሊሒ አነሁ እስተዋ ዓላ ዓርሽህ ሐቂቀተን አሉ። በሐቂቃ አላህ ስብሓነ ወተዓላ ከዓርሽ በላይ መሆኑን አንድም ከቀደምት ሰለፎች ሙስሊሞች ያስተባበለ የለም። ወኸሰል ዓርሽ ቢዛሊከ አላህ ከዓርሽ በላይ መሆኑ لأنه أعظم مخلوقاته وإنما جهل كيف إنه لا تعلم حقيقته. مالت سلفو كان ناوك ميالو انديت يميلون قدينو كالله بستكار تككلين يون حقيقة يميوك سلال اللنو سلال تتأيك أمنو. سبحان الله العظيم. እና ይህ እንግዲህ የድሮ ዑለሞች እንዴት ሲያብራሩ የነበረውን ባጭሩ የሚያስረዳ ነው። እንደዚሁ አላሁ ስብሓነሁ ወተዓላ አአሚንቱም መን ፊ ሰማ ስብሓናላህ ያለውን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደዚሁ አላ ቱእሚኑኒ ወአና አሚኑ መን ፊ ሰማ አአሚንቱም መን ፊ ሰማ ያለውን ሲያብራሩ አለዚ ፊ ሰማ ያ ሰማይ ላይ ያለው ሁወላህ አላህ ነው በማለት አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ተናግረዋል። እንደዚሁ ኢማሙ አልበይሃቂ ሲናገሩ ምን አሉ? ወማዕና ቀውል ልጃሪ መንፊስ ሰማ ያለው ትርጉሙ አይ ፈውቅ ሰማ አለል ዓርሽ ስብሓንላህ። ኢማሙ አልበይሃቂ የኢማሙ ሻፊዒ መዝሃብ ተከታይና ከኢማሙ ሻፊዒ መዝሃብ ሙዳፊዕ የሆኑ የታወቁ ትልቅ ዓሊሞች ናቸው ማለት ነው። ከማ ነጠቀ ቢሂ ልኪታቡ ወሱና። እና ይህን የትናንትናው ትምህርት የማጠቃለያ ነው መሰል ባጭሩ። በስቲዋ ዙሪያ ላይ በጣም ብዙ ስለተነጋገር ቀጥታ ወደ መትኑ ወደ አቂደቱ ጣሐውያው መግባት አለብን ማለት ነው። ስንተኛው ምዕራፍ ላይ ነበር የደረስ ነው? አህበቴ የሚያስታውሰን ሰው ብናገኝ በጣም ጥሩ ነው። طيب 61 71 ولا 71 لا يا مسلم الله لا 71 63 هاي مسلم 71 انا لا سلاستيوا اجرسن 71 ان شاء الله بارك الله. اذا يقول الامام الطحاوي رحمه الله ونقول ان لن ان الله اتخذ ابراهيم خليلا الله سبحانه وتعالى نبي الله ابراهيم خليلا درجو يزوال بلن ان لن وكلم موسى تكليما الله سبحانه وتعالى نبي الله موسى ما ناغرن اندا ناغرن من نامنالن ايمانا سبحان الله يامن سنهون وتصديقا اونك يالن سنهوننا وتسليما الله تبارك وتعالى لما حكاه الله ارسل تناغروم نغر اج يسطن سنهون. ما الدليل على اتخاذ الله تبارك وتعالى ابراهيم خليلا؟ الله نبي الله ابراهيم خليل ادرغو لما يازو من دنو ماسرجاو كتبال قول الله تبارك وتعالى في سوره النساء انقص 125 لا سيناجر واتخذ الله ابراهيم خليلا لما لتنو. وما الدليل على ان الله سبحانه وتعالى كلم الله نبي الله موسى السلام اناجرو من دنو ماسرجاو كتبال قول الله تبارك وتعالى في سورة النساء سورة النساء انقص 164 لاي وكلم الله موسى تكليما الله نبي الله موسى ما ناغرن اناغروال سلاله نو. طيب ما الداعي الى ان يتكلم الامام الطحاوي رحمه الله يعني بهذين الجملتين بنزلوا للتعرفت نغروتش لاي امام الطحاوي لمناغر يانساساتشو نغر مندنو يميل طياقي لينسا يتشلال ነቢዩ ላህ ኢብራሂምን ከሊል አድርጎ እንደያዛቸውና ነቢዩ ላህ ሙሳ ማናገርን እንዳናገራቸው እናምናለን የሚሉ ተባለ። የአሕባሽ ቅድመ አባቶች የነበሩት ጀህምያዎች ሁላ የሚባለው ነገር ሙስተሒሉን አላ ላህ ተባረከ ወተዓላ ምን ይላሉ እነሱ? አንድን ነገር መውደድ የሚባለው ነገር يستدعي اتصالا بينية ይላሉ። በሁለት ነገሮች መካከልን ግንኙነት ይከስታል። ወለተሳለ بين المخلوق والخالق በፍጡራና በፈጣሪ መካከል ደግሞ ግንኙነት የሚባል ነገር ስለሌለ ፍጡራን ጋር ማመሳሰል ይሆንብናልና አናምንም። ልክ እንደዚህ ተናገረም ካልን ደግሞ ነፍሰል ሙሽኪላ ማለት የነበረው ችግር ሊከሰት ስለሚችል አሉና يعني صفة الخلان انا صفة الكلام كالله لا انسو سلازهم انا من بلو دمدمو معلنا هلتنم وكان اول من ابتدع هذا في الاسلام بس لمنا لي بمجمر ان الله لم يتخذ ابراهيم خليلا الله سبحانه وتعالى نبي الله ابراهيم خليلا درقوا علي عزم بلو يتنقر ولم يسلي ولم يكلم موسى تكليما ان دزوها الله نبي الله موسى على النقرم بلو يتنقروا سو بتاريخ ما نبر الجعد ابن درهام من يبال نبر مبتدع بالون اماما يهوننا يا الله سبحانه وتعالى يا رسول صلى الله عليه وسلم حديث بجلس امي مثل نبر اول من قال بمجمر اجزي على ان الله تعالى في كل مكان بذاته الله سبحانه وتعالى في كل مكان موجود بلو يتناجر يمجمر يوصونا وعلو ميزان الاعتدال يميبالو مصحفات شولاي امامو الذهبي عند الزهو البداية والنهاية الإمام ابن كثير رحمه الله سيناقروا كذا السوسوية بفرد بيت توسنو بيت بعد كان عند السكال بمجمري أجزي بدعاء سلامتا بفرد بيت توسنو بيت علموش تناقروا يأيد الأضحى كان عند التارد توسنو يتقدى لسو نبار من على يبال خالد بن عبد الله الكسري يبالو من على أمير العراق نبر العراق أجر أمير نبر أيها الناس ضحوا تقبل الله ضحاياكم فإني مضح بالجعد بن درهم عليه سوية بتأم مبتدي عن البر معلتنا إنم بسلفوش جزي بنورو نورو أحباشوشم تمساس هاي نجر نبر ميقت ما تشوم علينا سبحان الله إمام أبو يوسف من يلوث نبر لبيش رالمير ريسي سنقر الله عرش لا يلم يالي سنقر يا الله ولك أني بك مسلوب علوت عندما أنت يتسكّل كتمسلين الله على هذا الجسر الممدود الزيت اللي قوي متعورا قدان علي مالت بشري عاي متلا الدراجر لي بيهون بريد دا حكم الدراجة بات يمي أستيلي أكلنا وانجلو مالنو نسأل الله السلامة والعافية قاد يامنا لا وكان ذلك بفتوى أهل زمانه من قصته هنا قريتا يتقبروا علماء كعلماء يزونه هين مالتنو نجر جن يه الله سبحانه وتعالى خليل عذر جمازه بقرآن لي بتشم سايهون يا الله ملكنا صلى الله عليه وسلم يا ورد حديث الله لو كنت متخذا من أهل الأرض خليلا قالوا يعني امدر لي كلا سو ودا جذر جن خليل عذر جي ميزو سو بنور نورو لاتخذت أبا بكر خليلا أبو بكر الخليل أدري جيز نبر ولكن صاحبكم خليل الله هذا لنجرجني إن أنت قاعد الدنيا يتحدث صلى الله عليه وآله وسلم عن نفسه خليل الله الله سبحانه وتعالى نو خليل بلو تناجران إن الله اتخذ مي خليلا الله من خليل ودا جابر جيز نال كما اتخذ إبراهيم خليلا لكن أي والله إبراهيم خليل أدري جو إن دعازه اللوم على تنو سبحان الله يا الله ملك ينصر الله خلا متبالو نقر بتقام أعلى وأفضل من مرتبة المحبة محبة كم متبالو يبلتنو لما سألي الله ملك ينصر الله عليه وسلم يا معاذ والله إني لأحبك يعني بقى الله هون بين أودها لو قالت يا الله ملك ينصر الله عليه وسلم مالت أخذ بيده صلى الله عليه وسلم قال يا معاذ والله إني لأحبك فأوصيك يا معاذ ألا تدعن في دبور كل صلاة أن تقول اللهم أعني على ذكرك وشكرك وحسن عبادتك يعني بقى الله ينبني ودها له سيلو أحبك يمتلو أنك قال يتتكم خل لا يمبالو النجر جن لا الله سبحانه وتعالى بيتشاني يسدد إذا النبي إمام الطحاوي رحمه الله نزه جملة يا متود يا أحبش تمسح عيون وتجاميوش أنا معتزلة وجه لا الله سبحانه وتعالى خلنا كلام مبالو صفة أي لسو لا صفته أي جت ما بلو سلم منا جرونا ما لنا በመቀጠል ምን አሉ ኢማሙ ጣሃዊ ረሒመሁላህ? ወኑእሚኑ ቢልመላኢካ፣ ለአላህ ስብሓነሁ ወተዓላ መላኢካ እንዳለውም እናምናለን። ምንድን ነው መላኢካ ብሎ ማለት? አልመላኢከቱ ዓለሙን ገይቢዩን፣ ለእኛ የማይታዩ ስውር የሆኑ ፍጡሮች ከኛ አንጻር ማለት ነው። መክሉቁነ አላህ የፈጠራቸው ናቸው። ዓቢዱነ ሊላሂ ተዓላ፣ ለአላህ ተገዥ የሆኑ ባሪያዎች ናቸው። እና ለነዚህ መላኢካዎች ለአላህ እንዳሉት እናምናለን። ወለይሰ ለሁም ሚን ኸሷኢሲ ሩቡብየቲ ወልኡሉህየቲ ሸይ ማለት ከአምላክነት ወይም ከዒባዳ ለእነርሱ የሚሰጥ ነገር የለም ብለንም እናምናለን ማለት ነው። ኸለቀሁም ላሁ ተባረከ ወተዓላ ሚን ኑር፣ አላህ ከንጽብራቅ እንደፈጠራቸውም እናምናለን። ወመነሐሁም ላሁ ልኢንቅያደ ታማ ሊአምሪሂ፣ ለአላህ ስብሓነሁ ወተዓላ በቀጥታ የሚታዘዙ የሆኑና ሰጥለመጥ ብለው የአላህን አዋሚር ተንፊዝ የሚያደርጉ ናቸው መላኢካ የሚባሉት። ታሪፉ ይሄ ነው። ያን አላህ ተባረከ ወተዓላ የቁል ላ ያዕሱነ አላህ ማ አመረሁም፣ አላህ ያዘዛቸውን ነገር አይቃረኑም። ወየፍዓሉነ ማ ዩእመሩን፣ የታዘዙትን ነገር የሚተገብሩ ናቸው ማለት ነው። ልክ አላህ ስብሓነሁ ወተዓላ ይህም ብቻም ሳይሆን ወልቁዋ ዓላ ተንፊዚህ፣ አላህ ያዘዛቸውንም ነገር እንዲፈጽሙበት ኃይልን አላህ ሰጥቷቸዋል። ምን ይላል አላህ ስብሓነሁ ወተዓላ ሲናገር? ወመን ዒንደሁ፣ እነርዛ እርሱ ዘንድ ያሉት ላ የስተክቢሩን አን ዒባደቲሂ ወላ የስተሕሲሩን፣ እሱን ከማምለክና የእሱን ትእዛዝ ከመፈጸም ምንም አይነት አይኮሩምም። ዩሰቢሑነ ሌይለ ወነሃ፣ ቀኑንና ሌቱን ለአላህ ተስቢሕ ያደርጋሉ። ላ የፍቱሩን፣ የሚገርመው ነገር ወዓድ ወሁም ዓደዱን ከሲሩ ላ ይሕሲሁም ኢላላህ፣ ቁጥራቸውን ከአላህ በስተቀር ማንም አያውቀውም። ሱብሓነላህ። ወቀድ ሰበተ ፊ ሰሒሐይን ምን ሐዲስ አነስ ረዲየላሁ አንሁ ፊ ቅሰት ሚዕራጅ፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ ሚዕራጅ ወደ ሰማይ በወጡበት ጊዜ ሲናገሩ ምን አሉ? ሩፊዐ ለሁ ልበይቱ ልመዕሙር ለዚ ፊ ሰማእ፣ ሰማይ ላይ ስላለው ስለ ቤተ ልመዕሙር ሲናገሩ ዩሰሊ ፊሂ ኩለ የውሚን ሰብዑነ አልፈ መለክ፣ በቀን ውስጥ ሰባ መላኢካ ሶላት ይሰግድበታል ካሉ በኋላ ኢዛ ኸረጁ ለም የዑዱ ኢለይሂ፣ ማለት አንድ ጊዜ ከወጡ ወደዛ ሊመለሱ አይችሉም ከብዛታቸው አንጻር ማለት ነው። አልሙሂም ባጭሩ ወልኢማኑ ቢልመላኢካ፣ በመላኢኮች ማመን ማለት የተበመኑ ፊ ዳኺሊሂ ልኢማን ቢአርባዕቲ አሽያ፣ በአራት ነገሮች ማመንን ያካትታል። ጠብዓን 70,000 መላኢካ ማለት ነው። እና በመላኢኮች ማመን ማለት ኢማሙ ጣሃዊ ረሒመሁላህ ወኑእሚኑ ቢልመላኢካ ወይም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሐዲሱ የጅብሪል ሐዲስ ላይ በመላኢካ ማመን ሲባል በአራት ነገር ማመንን ያመላክታል። በውስጡ በአራት ነገር ማመንን ያመላክታል። አንደኛ አልኢማን ቢውጁድህም፣ መላኢካ የሚባሉ ነገሮች እንዳሉ ማመን ማለት ነው። አንድ ሁለተኛ አልኢማኑ ቢመን ዓሊምነ እስመሁ ሚንሁም ቢስሚሂ ከጅብሪል ወመን ለም ነዕለም እስመሁ ኑእሚኑ ቢሂም ኢጅማለን። ሌላው ደግሞ ቁርአን ላይ ስሙ የተጠቀሰውን ለምሳሌ ከጅብሪል ዓለይሂ ሰላም ቁርአን ላይ ስሙ ያልተጠቀሱትን ደግሞ በጥቅል ማለት ነው። ለምሳሌ ምን ያለ አላህ ስብሓነሁ ወተዓላ ቁል መን ካነ ዐድወን ሊላሂ ወመላኢከቲሂ ወጅብሪለ ወሚካለ ፈኢና አላህ ዐድወን ሊልካፊሪን ይላል። በመጀመሪያው አባባሉ ላይ አላህ ቁል መን ካነ ዐድወን ሊላሂ ወመላኢከቲሂ ሲል ሁሉም መላኢካዎች ውስጡ ይካተታሉ። መላኢካ ሲባል ሁሉም ይካተታል። ثم باستثناء أن بتخصيص الله سبحانه وتعالى بمكت من على وجبريل وميكال الله سبحانه وتعالى مالت اقرأ اللي بتتكسو سمعتشوم يالتتكسو تندمو بإجمال يتتكسو تندمو بتفصيلنا بزرزر النامنا اللي مالتنا. ليلو الإيمان بما علمنا من صفاتهم، ሶስተኛ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ይሁን አላሁ ስብሓነሁ ወተዓላ ስለ ባህሪያቸው የተናገሩትንም እናምናለን። ለምሳሌ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም فقد أخبر أنه رأه على صفته التي خلق عليها مرتين. يا الله صلى الله عليه وسلم جبريل سيأيوت منالو رأيته وله 600 جناح سدسمة كم في يالون ويأيه تارو قد سد الأفق أطراف السماء مالن أفق مالت كشاف كشاف كشاف مالت سماوات መደልበሰ ያለውን ሁሉ ወይም አይን አይቶት የሚዘልቀውን ከሰማይ ጠረፍ እና እስከ ሰማይ ጠረፍ ድረስ እንዳለ ሙሉ ዘግቶታል ማለት ነው። ከታላቅነቱና ከግዙፍነቱ የተነሳ ማለት ነው። በዛ ማመን ማለት ነው። ሱብሃንአላህ። እና በሲፈታቸው የአላህ መልክተኛ በጠቀሱት ወይም አላህ ሱብሃነሁ ወተዓላ በጠቀሰው ማለት ነው። ለምሳሌ አላህ ተባረከ ወተዓላ የነብዩላህ ሉጥን ህብረተሰቦች በሚያጠፋበት ጊዜ ከማጃአ ፊል ሐዲስ ሱብሃንአላህ العظيم ከስድስት መቶ ክንፍ ውስጥ በአንዲቷ ክንፏ ነው ወደ ላይ ያነሳቸው የነበረው። ወደ ላይ ሲያነሳቸው ጮኸታቸው ሰማኡ ዱንያ ላሉት መላእካዎች ስብሓን ሙባሸረተን እስከተሰማ ድረስ ሐታ ሰሚዑ ኒባሕ አልከልብ። ከዛ በኋላ ግልብጥ ነው ያደረጋቸው ከቀጥታ ማለት ነው። ግልብጥ ካደረጋቸው በኋላ ስብሓንላህ የበኒ አደም ኩራት የበኒ አደም ሀያል ነ ብሎ ማሰብ የበኒ አደም ስብሓንላህ ወላሂ نحن لا نساوي شيء عند الله الله زند منم يي بالدنيا لا يمتايو حيل كله سوتين يمسرروا تامباجننوش ديكتاتوروش كله كو الله زند لا شيء منم نغير ادلم كزام بوحالا مندنا يادرجاچو وامطرنا عليهم حجاره من سجيل وانجلاچو راسو وسن يالته سلونه ارمجاوم وسن يالفه نو اينكم لتاتون الرجال شهوه من دون النساء علاچو الله እናንተ ሱብሃንአላህ በስሜት በኩል ወንድን ትፈልጋላችሁን ሴትን ትታችሁ? በልአንቱም ቆሙ ሙስሪፉን አላችሁ። በርግጥም እናንተ ወሰናላፊ ህዝቦች ናችሁ። ከዛም አንድ ጊዜ እኮ ወደ ታች ከገለበጣቸው በቂ ነበር ለነሱ አይደል? ነገር ግን ፈአምጠርና አለይህም ሂጃራ ሚን ሲጅል አላህ ሱብሃነሁ ወተዓላ። እና በባህሪያቸው ማመን የሚለውንም ያካትታል ማለት ነው። አራተኛ الايمان بما علمنا من اعمالهم التي يقومون بها بامر الله تبارك وتعالى አንዳንድ መላእክቶችን አላህ Subhanahu Wa Ta'ala ምን አይነት ተግባርን እንደሚተገብሩ ስለ ተግባራቸው ተናግሯል። በዛ በተግባራቸው አው ብለን ማመን አለብን ማለት ነው። ለምሳሌ ባጭሩ ጅብሪል አለይሂ ሰላም አሚኑላህ ተባረከ ወተዓላ አለ ወህይላህ ተዓላ ለረሱሊ ወልአንቢያ። ለምሳሌ ጅብሪል አለይሂ ሰላም በአንኛነት ተግባሩና ስራው ከአላሁ ሱብሃነሁ ወተዓላ የሰማውን ወደ ፍጡራኑ ማድረስ ነው። كما قال الله نزل به الروح الامين على قلبك لتكون من المنذرين. ሚካኤል አለይሂ ሰላም ወከሉን بالقطر اي بالمطر والنبات እንደዚሁ ملك الموت اسرافيل የሚባለው ደግሞ بنفخ الصور عند قيام الساعه የቂያማ ጊዜ በቀንዱ ውስጥ እንደሚነፋ ማመን እንደዚሁ ملك الموت የሚባል አልሞከል بقبض الارواح عند الموت የሙእታንን ህይወት በመውሰድ الله سبحانه وتعالى ብዙ ሰዎች عزرائيل የሚሉት ስሙ አልተጠቀሰም በቁርአንና በሐዲስ ነገር ግን ملك الموت የሚባል እንዳለ እናምናለን ማለት ነው። እና ብዙ አሉ ከነዛ መካከል ለምሳሌ የመላእክት አይነቱ ብዙ ነው አሉ። ይሄም ማሊክ የሚባል አለ ለምሳሌ አልሞከል ቢናር ኻዚኑ النار የጀሃነም ዘበኛ ያማሊኩ ሊቅዲ علينا ربك الله سبحانه وتعالى حكايا እንደሚያደርገው እንደዚሁ አልመላእከቱ الموكلين بحفظ اعمال بني ادم የያንዳንዱ የሰውን ስራ በመጠባበቅ ላይ አላህ ያዘዛቸውና ያስቀመጣቸው መላእካዎች አሉ ማለት ነው። ብዙ ነው የመላእካዎች አይነት አልሙሂም። ነገር ግን በመላእካዎች ማመናችን ለኛ የሚሰጠን ዋስትናና ምንድነው ተመሩ ከተባለ አንደኛ العلم بعظمه الله وقوته الله سبحانه وتعالى هيالنتنا يسن هايلنا تشلوتا فان عظمه المخلوق من عظمه الخالق فملكته عند جبريل انكون هايلو يتنيال اندهونه ሶስተኛ ሽኩሩ ላሂ ተዓላ ዓላ ኢናየቲሂ ቢበኒ አደመ ሐይሱ ወከለ ሚን ሃኡላኢ አልመላኢካ መን የቁሙ ቢሕፍዝሂም። ሶስተኛው መሐበቱ መላኢከቲ ዓላ ማ ቃሙ ቢሂ ሚን ዒባደቲ ላሂ ተባረከ ወተዓላ። እንዴት አላህን ስብሓነ ወተዓላ ዒባዳ እንደሚያደርጉ ማለት ነው። እና ባጭሩ በመላኢካዎች ማመን ማለት በእነዚህ አራት ነጥቦችን በእነሱ ላይ ማመንን ያካትታል ማለት ነው። ሀዚህ ልእሙር ይሄ እንግዲህ በመላኢካ ማመን ብሎ ማለት ሚን አልአርካን ልእሙር ከስድስቱ ኢማኖች አንዱ ነው። ቃለ ላሁ ተባረከ ወተዓላ አላህ ስብሓነ ወተዓላ ሱረቱ በቀራ ላይ ሲናገር አመነ ረሱሉ ቢማ ኡንዚለ ኢለይህ ሚን ረቢሂ መልእክተኛው አመነ ወደ እርሱ በተወረደው አንቀጽ ማለት ነው። ወልሙእሚኑነ ኩሉን አመነ ቢላሂ ወመላኢከቲሂ ያለ ማለት ነው። እንደዚሁ ሱረቱ አልበቀራ ለይሰ ልቢረ አን ትወሉ ውጁሃኩም ቂበለ አልመሽሪቅ ወልመግሪብ ወላኪነ ልቢረ መን አመነ ቢላሂ ወልየውም ልአኪር ወልመላኢከቲ ወልኪታቢ ወነቢይና ብዙ ነው በዛ ዙሪያ ላይ ያለው ማስረጃ። አልሙም ይህንን ለመዘርዘር ሩበማ ሰዓት አይፈቅድልንም። ሌላው ወልኩቱብ ልሙነዘላ አለል ሙርሰሊን በሙርሰሎች ላይ በተወረዱት መጽሐፎችም እናምናለን። በሙርሰሎች ላይ በተወረዱት መጽሐፎች ላይ በአፍወን በሩሱሎች ላይ አላህ ስብሓነ ወተዓላ ያወረዳቸውን መጽሐፎች አላህ ማውረዱን እናምናለን እኛ ሙስሊሞች ማለት ነው። ይህ ማለት ምንድን ነው? አንላህ ተባረከ ወተዓላ አንደኛ በዑሙም እናምናለን ማለት ልክ እንደ ቅድሙ ሁሉ ይህም በመጽሐፎች ማመን ብሎ ማለት አራት ነጥቦችን ያካትታል። አንደኛ አልኢማኑ ቢአነ ኑዙልሃ ሚን ዒንድ ላሂ ሐቃ እነዚህ መጽሐፎች በትክክል አላህ ስብሓነ ወተዓላ ያወረዳቸው ናቸው ብሎ ማመን ያን ያካትታል። በሁለተኛ ደረጃ ስሙን ባወቅነውም በተፍሲል ማመን፣ ስሙን ባላወቅነውም በማመን በሙጅመል ማመን ማለት ነው። ለምሳሌ ስሙ የተጠቀሰው እንደ ቁርአን ለነቢዩላህ ለረሱል ሰለላሁ ዐለይሂ ወሰለም እንዳወረደው ማለት ነው። ኢንጂል ለነቢዩላህ ሙሳ ዓለይሂ ሰላም፣ ተውራት ለነቢዩላህ ሙሳ ዓለይሂ ሰላም። ሌላውሳ በሙጅመል እናምናለን ማለት ነው። በጥቅሉ ይህ እንግዲህ በተፍሲል ቁርአን ላይ ስሙ የተጠቀሰውን አዎ ብለን እናምናለን። ስሙ ያልተጠቀሰም ግን አለ ከነሱ ውስጥ። ለምሳሌ ምን ይላል አላህ ሱብሓነሁ ወተዓላ ሱረቱ አልማኢዳ ላይ ሲናገር አንቀጽ 48 አካባቢ ላይ ነው መሰለኝ፣ ወአንዘልና ኢለይከ አልኪታበ ይላል በአንተ ላይ መጽሐፍን አወረድ ሙሰድቅን ሊማ በይነ የደህ ሚን አልኪታብ ብዙ መጽሐፎች እንደነበሩ ከተናገረው ወአንዘልና መዐሁም አልኪታብ ሩሱሎችን ከተናገረ በኋላ እያንዳንዱ መጽሐፍ ሩሱሎች ጋር መጽሐፍን እንዳወረደና ሊየቁም እነሱ ቢልቅስጥ ይላል። አልሙሂም በሙጅመል አላህ ስብሓነ ወተዓላ መጽሐፍቶች እንዳሉት ግን ከነዛ በስም በተጠቀሱት ላይ ማመን አለብን ማለት ነው እኛ። ሌላው ተስዲቁ ማ ሰሐ ሚን አኽባሪሃ እነዛ መጽሐፎች ላይ ከተጠቀሱት ነገሮች ላይ ማለት ሙበደልና ሙሐረፍ መሆናቸው ሙኻሊፍ ሊልቁርአን ያልሆነው ታሪካቸውን እውነት ማለት። አራተኛ አልዓመሉ ቢአሕካሚ ማ ለም ዩንሰኽ ሚንሃ አላሁ ስብሓነሁ ወተዓላ ነስኽ ያላደረገውን ከመጽሐፎች ውስጥ በነዛ መተግበር ማለት ነው። ለምሳሌ አራት መጽሐፎች አውርዷል አይደለም? ነገር ግን ሁሉም በሙጅመል ሊሰራባቸው አይገባም ኢላ ኪታቡላሂ ተባረከ ወተዓላ ማለት ነው። ማለት ቁርአን ብቻ ስለሆነ ያለው ማለት ነው። ኢዘን ወጀሚዑ አልኩቱብ አስሳቢቃ ከቁርአን በፊት ያለው ሁሉም መጽሐፍ መንሱኸቱን ቢልቁርአን አልዓዚም ማለት በቁርአን እንዳለ በሙሉ የተሰረዙ ናቸው ማለት ነው። ጠይ መሰመራት ያኒ ምንድን ነው ውጤቱ? ወይም ደግሞ በእነዚህ በወረዱት መጽሐፎች ላይ ሰመሩ ምንድን ነው? ወኬይፈ የተዓመሉ ልሙስሊሙ ማዐሁ፣ አንድ ሙስሊም እንዴት ነው ሙዓመላ የሚያደርገው ይባል ይችላል። አንደኛ እነዚህ ኩቱብ ሳቢቃ አሁን አሉ የሚባሉት መጽሐፍ ላይ ማለት ነው። ማ ዕንደና ምን ልኪታብ ወሱና ቁርአንና ሐዲስ ጋር የሚስማማ ከሆነ ናዕተቂዱ አነሁ ሐቁን ወሰዋቡ ምን ዕንድላህ፣ ከአላህ ስብሓነ ወተዓላ ጋር የሆነ በመሆኑ እናምናለን። ወልአምሩ ሳኒ ማ የተዓረዱ ማዓ ኪታብላህ ወሱነት ረሱሊላህ ሶለላሁ ዐለይሂ ወሰለም፣ የአላሁ ተባረከ ወተዓላ እና የረሱል ሶለላሁ ዐለይሂ ወሰለም ሱና ጋር የሚቃረን ከሆነ ናዕተቂዱ ወኑቅሩ ቢአነ ሃዛ ኪዝቡን ሙፍተረን ዐለላህ፣ በአላህ ላይ የተዋሸ ውሸት ነው ብለን ስናምን። በሶስተኛ ደረጃ ማ ላ የተላአም ወላ ዩኻሊፍ ልኪታብ ወሱና፣ ቁርአንን የማይቃረንም ሐዲስን የማይቃረንም በስ እንደ ታሪክ ዝም ብሎ ተቀምጧል። ሃዛ ላ ኑከዚቡሁ ወላ ኑሰዲቁ ቢሂ። ኢዘን በአላህ ስብሓነ ወተዓላ ኪታቦች ወይም ደግሞ ኩቱብ ማውረዱ ማ መንፈዓቱሁ፣ ካልተገበርናቸው አሉ ብለን ማመናቸው ምንድን ነው ጥቅሙ ከተባለ፣ አወለን አልዕልሙ ቢዕናየት ላህ ተዓላ ቢዒባድህ፣ አላህ ስብሓነ ወተዓላ ፍጡራኖቹን ሰበህለላ እንደው ዝም ብለው እንዳልተዋቸው ጥቅም ይሰጠናል ማለት ነው። ሐይቱ አንዘለ ሊኩሊ ቀውሚን ኪታበ የህዲህም ቢሂ፣ እነሱ የሚመሩበትና ወደ ትክክለኛው መስመር የሚቀኑበትን መጽሐፍ እንዳወረደላቸው። ሁለተኛ አልዕልሙ ቢሕክመት ላህ ተዓላ ፊ ሸርዒሂ፣ የአላህ ስብሓነ ወተዓላ የሚደነግገው ድንጋጌ ላይ ጥበብ እንዳለው። ሐይቱ ሸርዐ ሊኩሊ ቀውሚ ማ ዩናሲቡ አሕዋለሁም፣ ለእያንዳንዱ ህብረተሰብ በሚስማማቸው መልኩ ድንጋጌ እንዳደረገላቸው። ቃለ አላህ ሊኩልን ጀዐልና ሚንሁም ሽርዓተን ወሚንሃጃ፣ ነቢያቶች ሁሉ በተውሒድ አንድ ናቸው። የአላህን አንድነት ሁሉም በአንድነት መልኩ ነው የሚያስተምረው ማለት ነው። ነገር ግን ህግ ላይ በተመለከተ አላህ ስብሓነ ወተዓላ ለህብረተሰቡ እንደሚስማማ አይነት ነበረ። በቁርአን ላይ ግን እስከ መጨረሻው ድረስ ናሲክ ሳይመጣ እስከ መጨረሻ እስትምራር ያደርጋል ማለት ነው። በመቀጠል ምን ይላል ኢማሙ ጣሐዊ ረሒመሁላህ፣ ወነሽሀዱ አይኑቅሩ ወናዕተሪፉ ለን ቢአነሁም አነሁም ካኑ ዐለል ሐቅ ልሙቢን፣ ሁሉም ነቢያቶች አላሁ ስብሓነሁ ወተዓላ በሰጣቸው ሐቅ ላይ መሆናቸውን እንመሰክራለን ይላሉ ኢማሙ ጣሐዊ ረሒመሁላህ። ኢዘን በሙርሰሎች እናምናለን ማለታቸው ነው። ሙርሰል ብሎ ማለት ረሱል አላህ ስብሓነሁ ወተዓላ ቢኢብላግ ሸይ አላህ ስብሓነሁ ወተዓላ ህጉንና በፍጡራኑ እንዲያም በተፈለገበት ነገር እንዲያስተምሩ ወደ ፍጡራን የላካቸው ሰው የሆኑ መልእክተኞች ማለት ነው። እና እነሱ ዘንድ የተወረደው መጽሐፍ ትክክለኛና እነሱ የተናገሩትን ንግግር ትክክለኛ መሆናቸውንም እናምናለን ማለት ነው። ይህ ማለት አወለን አላህ ስብሓነ ወተዓላ ስለ ሩሱሎችን ስለ መላኩ ብዙ ማስረጃ ተናግሯል። ምን አለ አላህ? ኢና አውሐይና ኢለይከ ማለት በእርግጥም ወደ አንተ ዋሕይ አውርደናል። ከማ አውሐይና ኢላ ኑሕን ወይ ነቢይን ሚን በዕድህ ይላል። እንደ ኑሕና ልክ ኢዘን አላህ ስብሓነ ወተዓላ አውሐ ኢላ ከሲሪን ምን አልአንቢያ። በሌላ የቁርአን አንቀጽ ላይ ማ ካነ ሙሐመዱን አባ አሐድ ምን ሪጃሊኩም፣ ሙሐመድ ከእናንተ የማናችሁም አባት ሳይሆን፣ ወላኪን ረሱሉላህ ነገር ግን የአላህ መልእክተኛና ወኻተመ ነቢይን። ኢዘን ወለም ተኽሊ ኡመቱን ምን ረሱል የብዓሱሁም ላሁ ብሸሪዓት ሙስተቂላ፣ እያንዳንዱ ህብረተሰብ አላህ መልእክተኛ ልኮለን ነበር። ሱረቱ ነሕል አንቀጽ 36 ላይ ወለቀድ በዓትና ፊ ኩል ኡመትን ረሱላ፣ በእርግጥም በእያንዳንዱ ህብረተሰብ ላይ መልእክተኛ ልከናል። አን ይዕቡዱላህ፣ አላህን ብቻ በአምልኮት ተምይዝ አድርጉ። ወጅተኒቡ ጣዖተ፣ ጣዖታትን ግን ራቁ። ስብሓንላህ። ኢዘን ልብ ማለት የሚገባን ወሩሱሉ፣ ሩሱል የሚባሉት ነገር በሸሩን መክሉቁን፣ የተፈጠሩ የሆኑ ሰዎች ናቸው። ለይሰ ለሁም ሚን ኸሷኢሱ ርቡብየቲ ወልኡሉህየቲ ሸይ፣ ምንም ነገር ሊያውና ይሰሙን ሊያውና አይችሉም፣ ሊሰሙንም አይችሉም። እኛ ደግሞ እነሱንም ልናመልክ አይገባም። ምንም አይነት ከዚህ ዙሪያ ላይ ምንም አይነት እስትሕቃቅ የላቸው ማለት ነው። ቃለ አላሁ ተባረከ ወተዓላ ስለ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገር ቁል አምሊኩ ሊነፍሲ ነፍዐን ወላ ضራን ኢላ ማ ሻ አላህ ወለው ኩንቱ አዕለሙ ልገይበ ለስተክተርቱ ምን አልኸይር ወማ መሰኒየ ሱእ። አልሙሂም በመጨረሻ ላይ ኢማን ቢሩሱል በመልእክተኞች ማመን የሚባለው ነገር አራትን ነገር ያካትታል። አንደኛ አላሁ ስብሓነሁ ወተዓላ መልእክተኝነታቸውን ሐቅ ነው ብሎ ማመን ማለት ነው። አንዱን ነቢይ ነቢይ አይደለም ብሎ ከካደ፣ ለምሳሌ አላህ መቻ ሰለላሁ ዐለይሂ ወሰለም ሶሒህ ኢብኑ ሒባን ላይ በተገለጸው ሐዲስ መሰረት 124 ሺህ ነቢይ እንዳሉ ተናግረዋል። በአንዱ ነቢይ ካስተባበለ ግን ካፊር ነው የሚሆነው። ሱረቱ ሹዓራ ላይ ሲናገር አላህ ምን አለ? ከዘበት ቀውሙ ኑሑን ልሙርሰሊናል፣ የኑህ ህዝቦች ሙርሰሎችን አስተባበሉ። ሊማዛ እነማ አርሰለ ላሁ ተባረከ ወተዓላ ረሱለን ዋሒዳ፣ አንድን መልእክተኛ ብቻ ነው የላከላቸው። እንዴት የኖህ ህዝቦች መልእክተኞችን አስተባበሉ ይባላል ከተባለ፣ ሊአን ላህ ተባረከ ወተዓላ አርሰለሁም ብሸይ ዋሒድ፣ በአንድ ተውሒድ ስለላካቸው። ኢዛ ከዘበ ነቢየን ዋሒደን ከአነሁ ከዘበ ረሱል ላህ አጅማዒን፣ ሁሉንም የአላህን መልእክተኞች እንዳስተባበሉ ይቆጠራል። ስለዚህ ሁሉም መልእክተኞች ከአላህ ዘንድ በትክክል የተላኩ ናቸው ብሎ ማመን አለብን ማለት ነው። ሁለተኛ ስማቸው የተጠቀሰውትን የሚሆን ያልተጠቀሰች በኢጅማልና በተፍሲል ማመን። ለምሳሌ ቁርአን ላይ ስንት ነቢያቶች በስም ተጠቅሰዋል? ጠብዓን 25 ነቢያቶች፣ 25 ጀዛከላህ ኸይር። ከነዛ መካከል አምስት ኡሉል አዝሞች አሉ ማለት ነው። አምስት ኡሉል አዝሞች አሉ። እነሱ እስቲ አንድ ሰው ቢነግረን እነሱን ከአምስት ዑለል አዝሞችን ማይክፈል ነው ዜ ነው። ሰላም አለይኩም ወረህመቱላሂ ወበረካቱ። ይሰማል ድምጼ? በመጀመሪያ ትንሽ ቮሊዩም ልጨምር። ትንሽ ቮሊዩም ኑህ አለይሂ ሰላም፣ እብራሂም አለይሂ ሰላም፣ ኢሳ አለይሂ ሰላም፣ ሙሳ አለይሂ ሰላም፣ ነቢያችን ሰለላሁ ዐለይሂ ወሰለም። ተሰምቷል ግን ኡስታዝ? ሰምተውኛል? ልድገመው። ሰምተዋል? ኦኬ። አሰላሙ አለይኩም። ብስሚላህ ጥሩ ብለሻል። ጀዛኪላህ ኸይር ችንና ኢዘን ኡሉል ዓዝም ማ ማዕና ኡሉል ዓዝም? ኡሉል ዓዝም ብሎ ማለት ኡልሶብር፣ በጣም የትዕግስት ባለቤቶች የሆኑ ማለት ነው። እና የመጀመሪያዎቹ አላህ ስብሓነሁ ወተዓላ ነቢዩላህ ኑህ ዓለይሂ ሰላም፣ ነቢዩላህ ኢብራሂም ዓለይሂ ሰላም፣ ነቢዩላህ ሙሳ ዓለይሂ ሰላም፣ ነቢዩላህ ዒሳ እና ረሱል ሰለላሁ ዐለይሂ ወሰለም እህታችን እንደተናገረችው ማለት ነው። እነዚህን መልእክተኞች በሁለት ቦታ ላይ የቁርአን አንቀጽ ላይ ጠቅሷቸዋል። ሱረቱል አሕዛብ ላይ እና ሱረቱል አሕዛብ አንቀጽ አያ 8 ላይ፣ ሱረቱ ሹራ ደግሞ 13 አካባቢ ላይ አላህ ጠቅሷቸዋል። ወኢዝ አኸዝና ሚነ ነቢይነ ሚሳቀሁም አላቸው። ወሚንከ ሲል አልኪጣቡ ሊረሱል ሰለላሁ ዐለይሂ ወሰለም፣ ሚንከ ቀጥታ ቁርአን ወደ እሳቸው፣ ካንተም ቃል ኪዳንን ያዝን አላቸው። ወሚን ኑሒን አላቸው፣ ከነቢዩላህ ኑህም ዓለይሂ ሰላም ወኢብራሂማ ከነቢዩላህ ኢብራሂምም ዓለይሂ ሰላም ወሙሳ ወዒሳ ብነ መርየም አለማለም በቀጥታ በሌላ ይህ እንግዲህ ሱረቱል አህዛብ አንቀጽ 8 ላይ የተጠቀሰው ሲሆን በሌላ የቁርአን አንቀጽ ላይ ደግሞ ሸራዓ ለኩም ሚነ ዲኒ ማ ወሷ ቢሂ ኑሃ አላቸው። ለእናንተ እኮ ሃይማኖት እንደነገገላችሁ ኑሃ አለና ወለዚ አውሐይና ኢለይከ አላቸው በካፍር ኺጣብ ሁለት ረሱል ሰለላሁ ዐለይሂ ወሰለም ወማ ወሰይና ቢሂ ኢብራሂም 3 ወሙሳ 4 ወዒሳ 5 አን አቂሙ ዲነ ወላ ተተፈረቁ ሲል ጠቅሶታ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ማለት ነው። በሁለተኛ ደረጃ ስማቸው ያልተጠቀሱትንም ሙርሰሎች አላህ ከተጠቀሱት ነገር ግን በስም ያልተዘረዘሩ ነብያቶች እንዳሉትም በኢጅማል እናምናለን። ምክንያቱም አላህ ምን አለ ወለቀድ አርሰልና ሩሱላ ሚን ቀብሊክ ካንተ በፊት እኮ በርግጥም መልእክተኞችን ልከናል ሚንሁም መንቀሶስና አለይክ ከነርሱ መካከል ታሪካቸውን ያብራራልን እንደማለ ወሚንሁም መለም ነቀሶስ አለይክ ባንተ ላይ ደግሞ ቀሶስ ያላደረግንልህ የሆኑ ነብያቶችም አሉ እና ሁለት تصديق ما صح عنهم من اخبارهم سلنسو الله يتركوننا ملكتنيو يتركوتن مامن اراتنيا العمل بشريعه مر ارسل الينا منهم كنبيج مكاكل ودنيا بتلاكلن بنبي صلى الله عليه وسلم حج مسرات مسرات وهو خاتمهم محمد صلى الله عليه وسلم يا ملكتنيو كله مدمدميا ما ناتشو يا الله متي صلى الله عليه وسلم نبي محمد صلى الله عليه وسلم قال الله تعالى فلا وربك لا يؤمنون ايامنهم ماله بمجمريا فلا وربك بجيتاو ماله فلا مالت نكو اواج سمو تاكيد سبحان الله وربك بجيتا يهنبه براسه ماله بتلاقي انقص الله بفلهو نغير ما مال يشلال ذي بوتا لاي كن براسه ماله لا يؤمنون ايامنهم ماله دمو حتى يحكموك ان تنفرج قداج اسكم يادرغو وساني اسكم يادرغو درس فيما شجر بينهم بمكاكلاچو بتنساو چقچق ثم لا يجدوا في انفسهم حرجا مما قضي ارى لمن اندي خونبني انكون مالتن بقي ادلم لباچو لاي لمن دني هي يونهبني ويسلموا تسليما اج اسكم يسطو درس سبحان الله انا ይህ ነው ባጭሩ በመልእክቱ ማመን ማለት እነዚህ አራት ነጥቦችን ያካትታል። ኢንሻአላህ የዛሬውን ትምርታችንን ሰዓቱ እንትነው መሰል ለጥያቄና መልስ ቦታ ብንሰጥቻ ይሻላል። ነገር ግን ኢንሻአላህ ከተማርናቸው ትምርቶች ውስጥ ጥያቄና አጣለን አላህ ካለ ኢንሻአላህ በሚቀጥለው ትምርታችን ላይ 73 ተኛው ላይ እንጀምራለን ማለት ነው ቢንላህ ተባረከ ወተዓላ። ኢዘን አንደኛ የመጀመሪያው ጥያቄ በመላእክቶች ማመን ማለት አራት ነገሮችን ያካትታል በውስጡ እነዛ አራት ነገሮች ምን ምን ናቸው ነው። እጃውጡ طبعا ኢንሻአላህ مشاركه ማድረግ የምትፈልጉ ማይክ ፍሪ السلام عليكم ورحمة الله وبركاته سمع له أسألني لمكر إن شاء الله عندنا منورات شون ما من ملائك وشو مالتنا هلتين يودقما ኦኬ ሶስተኛውን ለበለ በኋላ ሁለተኛውን ላስበ ሶስተኛ ለነሱ ማህባል የነበረን እንደሚያስፈልግ አራተኛው ደግሞ ወይ ጣፋብኝ ሱብሃንአላህ እሺ ማይክ 3 አይቲንክ ጣፋብኝ መሰለኝ ቀጥ ማስታወሻው ነበር። ኦኬ ጀዛኩሙላህ ኸይር ማይክ ፍሪ ለተቀጣዩ ሰው ኢንሻአላህ። አንደኛ መለካዎች ማመን ማለት መለካ የሚባሉ ነገሮች ማመን እንዳለብን በጥቅሉ እናምናለን። ሁለተኛ በቁርአን ስማቸው የተጠቀሱትንም ያልተጠቀሱትንም በሁለተኛ ደረጃ እናምናለን። እየተሰማ ነው? ትንሽ እናምናለን ማለት ነው። ሶስተኛ ደረጃ ደግሞ አላህ ስብሃነ ወተዓላ ማለት ነው ስለ ባህሪያቸው የነገረውን ማለትም ለነቢያቸው ሰለላሁ ዐለይሂ ወሰለም አሳውቋቸው የተናገሩትን በዛ በጥቅሉ እናምራለን። ለምሳሌ ጅብሪል ዐለይሂ ሰላምን ያዋይተውት እንደነበረ ሰማዩን ከምስራቅ እስከ ምዕራብ አሟልተው ይዞት እንደነበረ 600 ክንፍ፣ ሌላውም ደግሞ የሉጥ ህዝቦችን ሲያጠፋቸው እንዴት አድርጎ እንዳጠፋቸው ያው ተናግረዋል። እሱን በሙሉ እናምናለን ማለት ነው፣ ምክንያቱም በግልጽ የተናገሩት ነገር ስለሆነ። አራተኛ ደግሞ አንዳንድ መለካዎች ተግባራቸውን ተናግረዋል፣ በዚያ ማመን አለብን። ለምሳሌ መለከል ሞት እንዴት ሩሆችን እንደሚወስድ እሱን የመሳሰለውን ማለት ነው። እና በጥቅሉ ማመን አለብን። አሰላሙ አለይኩም። ብስሚላህ ራህማን ራሒም። እህታችን ኑር ጀናን እና ሰብሪንን አበባ ስጧቸው። ጀዛኩሙላህ ሸረካ ስላደረጉ። ከወንዶች የሚመልስ የለም ማለት ነው። ጀዛኩሙላህ ኸይራ ኸይራ። ጠይብ፣ እንደዚሁ በአላህ ስብሓነሁ ወተዓላ ባወረዳቸው ወይም በሩሱሎች ላይ አላህ ያወረዳቸው መጽሐፍ እንዳሉት እናምናለን። አላህ ሱብሓነሁ ወተዓላ መጽሐፎች እንዳሉት እናምናለን ስንል በውስጡ አራት ነገርን ያካታል፣ አራት ነገሮችን ውስጡ ያካታል። እነዚህ አራት ነገሮች ምንድን ናቸው? ማይክ ፍሪ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ልሞክርኒ በመጽሐፍ ማመን አራት ነጥቦች። አንደኛው መጽሐፉ በትክክል አላህ ያወረዳቸው ነው ብሎ ማመን። ሁለተኛው ስሙን ባወቅነው ባላወቅነው ማመን በጥቅሉ። ሶስተኛ ታሪካቸው ቁርአን መጽሐፎች ውስጥ የሚተረክልን ታሪክ እውነት ብሎ ማመን። አራተኛው ነስኽ ያላደረጋቸውንም ማመን ብዬ ነው አራተኛውን የወሰድኩት። እሱን ምናልባት ትክክል ላልሆን ይችላለሁ። ማይክ ፍሪ። ብስምላህ በትክክል መልሳለች። ግን አንደኛ ለሰብሪንና ለእሷ ማብራሪያ መጨመር የምፈልገው ነገር አራተኛው العمل باحكام ما لم ينسخ منها انا ابغى استط طبعا جزاها الله خير جزاكم الله خير على الاستط بدهم يملسالك لكن لما ابرار ياكل نو انجي اراتنيون يملسوالك كمصحفتوچو مكاكل الله يالسرزون برسو متكبر አለብን ነው ማመን በጥቅል እናምናለን ግን የምን ተገብረው الله يالسرزون ነው الله يالسرزው ከመጽሐፎቹ መካከል ቁርአንን ብቻ ነው ማለት ነው ያመን ሁሉንም ማለት ግን ከአላህ መሆናቸው እናምናለን የምን ተገብረው ግን በቁርአን ብቻ ነው። ሁሉም ከቁርአን በስተፊት የነበሩት መጽሐፎች ተግባር ላይ ቦታ ያላቸው፣ ምክንያቱም አላህ ምን ይላል? ወአንዘልና ኢለይከል ኪታበ ቢልሐቅ። በእውነትም እኮ ወደ አንተ መጽሐፍትን አወረድን። ሙሰዲቀ ሊማ በይነ የደይሂ ሚነል ኪታብ። ከበስተፊት ለፊቱ የነበሩት መጽሐፍቶች እውነት ብሎ የሚያረጋግጥና ወሙሃይሚነን አለይሂ አይ ሐኪመን አለይሂ፣ በሱ ላይ ወሳኝና ተቆጣጣሪ ተጠባባቂ ያደረገው አላህ ማለት መንሱኽ ነው፣ ሌላው አይሰራም ማለት ነው። ወአላ ሀዛ ፈላ የጁዙ ልዓመሉ ቢአይ ሑኩም ሚን አሕካም ልኩቱብ ሳቢቃ። በፊት በነበሩት ላይ ምንም አይነት ተግባር መተግበር አይቻልም ማለት ነው። ወላሁ አለም። እና ጥሩ ነው። ጀዛኩም ላሁ ኸይር። ጠይብ፣ ሌላ ጥያቄ? ሌላ ጥያቄ፣ አልኢማም ቢሩሱል በመልእክተኞች ማመን ሲባል ውስጡ አራት ነገሮች እንደሚያካትትም ተነጋግረን ነበር። እነዚህ አራት ነጥቦች ምንድን ናቸው ነው? ባረከላሁ ፊክ እጃው ተባረከላሁ ፊክ። መልስ መሻረካ ማድረግ የምትፈልጉ ጠይብ መሪ መልክተኛ ልከናል የሚል መረጃ አለን እና መጀመሪያው የሚሆነው እንግዲህ መልክተኞች ሀቅ ነው ብሎ ማመን ማስተባበል እንደማይቻል ነቢያችን ሰለላሁ ዐለይሂ ወሰለም 104,000 መልክተኞች እንዳሉ ብለው ነግረውናል ማለት ነው። ሱረቱ ሹዓራ ላይ ያለው መረጃ ደግሞ የኑህ ህዝቦች ማስተባበልን እንዴት የማይቻል እንደማይቻል ሱረቱ ሹዓራ ላይ ያለ መረጃ የኑህ ህዝቦች ሙርሰሎችን አስተባበሉ እና ስለዚህ ያ ማስተባበል እንደማይቻል የሚጠቁመን ነው። ካላ የተላኩ ናቸው ብለን ማመን ነው። ይሄ አንደኛው ነው። ሁለተኛ የተጠቀሱት በቁርአን ላይ 25 ሲሆኑ ያልተጠቀሱትም ደግሞ ስላሉ እንዳሉ አምነን ብለን እንቀበላለን። አምስት ኡሉል አዝም እንዳሉ ከ25ቱ እና እነሱም ኡሉል አዝም ማለት የትዕግስት ባለቤቶች ማለት ነው። ኑህ አለይሂ ሰላም፣ ኢብራሂም አለይሂ ሰላም፣ ሙሳ አለይሂ ሰላም፣ ኢሳ አለይሂ ሰላም እና ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። አሁን ሶስተኛው ላይ ግን ትንሽ ጠፍቻለሁ ኡስታዝ። በሱረት አህዛብ 28 እና ሱረት ሹዓራ 13 ላይ በሁለት ቦታ ጠቅሷቸዋል። ወሚን ከአንተም ቃል ኪዳን ያዝን የሚለው ቦታ ላይ እዛ ላይ ፈጠኑብኝና አምልጦኛል እዛ ጋር። አራተኛ ከነቢያቶች መካከል ወደኛ በተላኩት መስራት ነቢያችን ሰለላሁ ዐለይሂ ወሰለም ናቸው የኛ መልእክተኛ በእኛ ለኛ ህብረተሰብ የተላኩ የመጨረሻ መደምደሚያ ሲል ኦፍ ዘ ፕሮፌት ናቸውና በሳቸው አምነን መቀበል መስራት መተግበር ይህን ያመላክታል ላለሁ እርሶ ኡስታዝ ማይክ ፍሪ። ጥሩ ነው። መሳለ ሶስተኛው ላይ ተስዲቁ ማ ሱሐ አንሁም ሚን አኽባሪሂም ማለት ስለ እነርሱ የተነገረውን ነገር እውነት ነው ብሎ ማመን ነው። ጠብዓ ለእህታችን መሬም አበባ መስጠት አለብን። በደንብ በጥሩ ሁኔታና ደስ በሚል ሁኔታ ነው የመለሰችው። ጀዛኪላሁ ኸይራ። አንድ የመጨረሻ ጥያቄ ልጠይቃችሁና ቀጥታ እናንተ ጥያቄ ካላችሁ የእናንተን ጥያቄ ተቀብለን አለበለዚያ ደግሞ በዚሁ እሰናበታችኋለሁ ማለት ነው። ምንድን ነው የመጀመሪያው ጥያቄ? እኛ አሁን ያለው ለምሳሌ የአይሁዶችና የክርስቲያኖችን መጽሐፍ እንዴት አድርገን ነው ሙዓመላ የምናደርገው? ሀል ሁሉንም ውሸት ነው እንላለን ወላ ሁሉንም ትክክል ነው እንላለን? እንዴት ነው የምንቀበለው ነው። ማይክ ፍሪ ኑርጀና። ሰላም አለይኩም፣ ይሰማል ድምጼ? ያው ነቢያችን ሰለላሁ ዐለይሂ ወሰለም በነገሩን መሰረት ነው። አሁን የእነሱን መጽሐፍ ማለት ነው ማጠቃለያ ቁርአን መቶልናል፣ በዛ ነው የምንመራው። ግን የማይቃረነን ሁኖ ካገኘ ነው ማለት ነው እንቀበለዋለን ማለት ነው። የማይቃረነን ሁነን ካገኘ ነው እዛ ውስጥ ያልተቃረኑ ነገር ካሉ እንቀበለዋለን ስላሉ እንቀበለዋለን ማለት ነው። ያው ግን መመሪያችን ያው ቁርአን አጠቃላዩ ቁርአን ነው፣ በዛ ነው የምንመራው። ሌላውን እርሶ ያብራሩልኝ። አሰላሙ አለይኩም። ቢስሚላ ቢስሚላ ቢስሚላ። ተጨማሪ ኑር ጀና ማሻላ። ያው ከነቢያችን ሰለላሁ ዐለይሂ ወሰለም ጋራ የማይቃረን ሱና ጋራ የማይቃረን ብለሽ ነው ያቆምሽው። ግን ከአላህና ከነቢያችን ሰለላሁ ዐለይሂ ወሰለም አላህ ከነገራቸውና ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ከተገበሩት ከነገሩን ጋራ እና ከቁርአንና ሐዲስ የማይቃረን ከሆነ እኛም እንቀበለዋለን ማለት ነው። ያው ከአላህ የምትለዋን ነገር ስለ ተውሻት ነው እጄ ያወጣት ማይክ ፍሪ። ጥሩ ነው። አንደኛ መጽሐፋቸው ውስጥ የተጠቀሰው ነገር ከቁርአንና ከሐዲስ ጋር የማይቃረን ከሆነ ፈነዕተቂዱ አንሁ ሐቅ። በሁለተኛ ተቃራኒ ከቁርአን ስገና ከሐዲስ ጋር የሚቃረን ከሆነ ወከዛ ሐሰት ነው ባጢል ነው ብለን ነው የምናምነው። ከቁርአንና ከሐዲስ ጋር የማይቃረን ወላ የማይስማማም ከሆነ ላንصدቁም ወላንከذبهم እውነትም ነው ውሸትም ነው አንልም፣ መካከለኛ ነገር ላይ ነው የምንቀመጠው ማለት ነው። እና ጥሩ ነው እናንተ ጥያቄ ካላችሁ መጠየቅ ትችላላችሁ። ወላምር ثاني እኔ በጣም ይገረመኝ ነገር ከመጀመሪያ እስከ መጨረሻ ድረስ ሁሉም እስካሁን ስንነጋገር የነበረ ነው በሙሉ እንዳለ እህቶቻችን ናቸው እንጂ ከወንድሞቻችን ምንም አይነት ተሳትፎ አልነበረም። ሱብሃንአላህ። እና በጣም ይገርማል ወላ ወንድ ይለምስ። بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على رسول الله صلى الله عليه وعلى اله وصحبه اجمعين. يا عيسى عليه السلام روح عند ماننياوم عينت روحنا ليلا نغير يلو معنات عند ماننياوم روحنا لكنيا تولدن ترغزن روح متن على الله سبحانه وتعالى ملائكه سيزولكو الله سبحانه وتعالى فقد مكنيات باراتوراچين اندمنفابن كله የእርሳቸው ግን ለየት የሚለው ተማመን እንደስ ግን የእርሳቸው ለየት የሚለው አባታ ለመኖራቸው ብቻ ነው። ለዘነው وهذا من ايات الله تبارك وتعالى ይሄ ደግሞ ምንን ያመሳስላቸዋል? ሩህ መነፋቱ ከነብዩላህ አደም አለይሂ ሰላም ጋር ያመሳስላቸዋል ማለት ነው። ان مثل عيسى عند الله كمثل ادم خلقه من تراب ثم قال له كن فيكون እና ምንም ይሄ ብቻ ነው ልዩነቱ እንጂ ሩሁ ከበቂ ሳይር المخلوقين عندها معنى من فطر الله والله اعلم جزاك الله خير عليكم ورحمه الله وبركاته عندي ጥያቄ ከመጠየቄ በፊት ግን አንድ የሩሙን ህግ በትንሽ ደቂቃ ላስት ሃውስ ለውላችንም አስተማሪ በሚያስተምረን ጊዜና ትምርቱን ጨርሰው ለጥያቄና መልስ ጊዜ ሲሰጡን ፕሊስ ፕሊስ ማይክ ላይ ሆናችሁ ሌላ ነገር ባንናገር ምክንያቱም በተለይ ኡስታዝ ሀቹ ቶሎ መሄድ አለባቸው ለሰላትና ጊዜውን ለመጠቀም ማይክ ሚያዝ ወዲያው ጥያቄ ጠይቀን እንውረድ ሌላ ነገር ካለን የሳቸውንም ጊዜ ያዳማጩንም ጊዜ እንዳንወስድ ብዬ ነው ካጠፋው አፈሪ ኡስታዝ ከትላንትናው ጥያቄ መጠየቅ ይችላል እንዴ? የስማ ከኡስታዝ ነው። ኦኬ ኡስታዝ የመጨረሻው 20ኛውን ነጥብ ሲያስረዱን ትላንትናም ነግሩኛል ግን ይሄንን የቁርአን አያ አንድ እንዲ ነግሩኝ ብዬ ነው ምን በሚለው መግለጽ እሱም አካላዊ የበላይነት መሆኑን ይገልጻል ብለን አልነህል ላይ 50 يخافون ربهم من فوقهم ويفعلون ما يؤمرون የሚለውን አንዲ በአጭሩ ገለጹልኝ ጀዛኩሙላህ ኸይር። يا رب العالمين وصلى الله وسلم على نبينا محمد وعلى اله وصحبه وسلم اجمعين. አይታችን ጥያቄ ጥሩ ጥያቄ ነው። ማድሪግን የአፍሪካ ቲቪን ጥያቄን በግማሽ ሰምቻለሁ በግማሽ አልሰማሁትም። አልገባኝም ይሁን ማድሪግ በጣም የእንትን ይያለ ስለነበር በደንብ አልሰማሁትም ብሏል። ግን አንቺን ጥያቄ በተመለከተ አላህ Subhanahu Wa Ta'ala ፈውቅ በሚለው ወይም በሲገተል ፈውቂያ ሁለት የቁርአን አንቀጾች ላይ በተለያየ አገላለጽ ከላይ እንደሆነ ሲናገር አንደኛ ሱረቱን አንዓም ላይ ወሁል ቃሂሩ ፈውቀ ኢባዲያ አለ። ሱረቱ ነሕል አንቀጽ 50 ላይ ግን ሲናገር የኻፉነ ረበሁም ሚን ፈውቂሂም። ይቺ ሚን ልሙዓይና ማለት የት ቦታ ላይ እንዳለ የምትገልጽ የሆነች ሚን ነች። አካላዊ አገላለጽ ነው ይሄ ማለት ማለት ሚን አሳሊ በሉገል ዓረብያ ከዓረበኛው አገላለጽ አንጻር ነው። ربما العربية إن قواعد تنيا على الشيء كفنجي إن سلزم من إلى العلماء التصريح بالفوقية الله كلام هون جلزة مكرونا بأداة من بمتلوا في دل أمر باند مالنا يأتي من يمتلوا المعينة للفوقية أكلاوي يبلاي مهون يمتوسنكي من على الله يخافون ربهم ጌታቸውን የሚፈሩ ምን ፈውቂህም ስትይ ቁርአን ስትገልብጭ ከበላያቸው ያለ ሲሆን ነው። ግልጽ ነው። ጀዛክላህ ማይክ ሰላም አለይኩም ኡስታዝ ይሰማል? ሰላም አለይኩም ይሰማል? ኡስታዝ ጥያቄ አለኝ። የኔ ጥያቄ እንትን ነው፣ በመሬት ላይ እንትን አህባሾች መሬት ጠፍጣፋ ነች የሚሉበት ምክንያት በምን ምክንያት ነው? ለምን በቁርአን ላይ ለአርዱ ضحاها እንደ እንቁላል ቅርስ ነች እያለ እነሱ ደግሞ ጠፍጣፋ ነች ብለው የሚናገሩት ምንን ተመርኩዘው ነው? እስቲ ቁርአን ላይ አንዳንድ አያቶችን ጠቅሰው ማረጋገጫዎችን በደንብ ቢነግሩን ደስ ይለኛል ኡስታዝ። جزاكم الله بسم الله الرحمن الرحيم አብዱላህ አልሃረሪ እና ተከታዮቹ እነሱ የሚሉት መሬቲቷ ጠፍጣፋ ነች ነው የሚሉት። ማስረጃቸው ምን ይላሉ? አንደኛ አላህ ሱብሃነሁ ወተዓላ አለም ነጅዓል አልአርድ ሚሃዳ ብሏል ይላሉ። መህድ ብሎ ማለት እንዳንቀልባ የተዘረጋ ነገር ማለት ነውም ይላሉ። من لال دمو بليلة قرآن الذي جاء والأرض فراشا قن النسو أسلوب العربية ونال ترددتن لأن قروا يعني مي قرمي مي زي اللو تلوبنا نوش ناچون جارد الله الهارين نقول ناي قرمي يمكن هذا سينا قرسا متاچوت كهونا تام يا عربين يتشقر اللبت السو إيه قن بعربين نواجلالس ከፊራሽን ማለት ነው ለእናንተ መኖር እንዲያስችላችሁ እንደ ምንጣፍ ማለት ነው። ከመህድን ልክ ለህፃን ልጅ እንደሚመቸው ሁሉ እዛ የሚተኛበት ሳጥን ላይ ልክ እንደዛ አደረግናችሁ ማለት ነው እንጂ ከይገባበታል። አዳይቱ ተጥላ ነው በአረበኛው አገላለጽ ስላለ ነው። ይሄ ለምሳሌ ምን ይላሉ መሰለ አረቦቹ ግጥማቸው ላይ ለምሳሌ በኑና ይላሉ፣ በኑ አብናኢና وبناتنا وبنهن ابناء الرجال الاجانب بنينا مالت اي كبنينا مالنو اندا لجوچاچن ناتشو گن ادات يميطالبت اغاطامي الله باماريا من مالت يمثاليوا قال ك يمتلوا يمتوكبت اغاطامي الله بالعربيه واغلالص مالنو مالت بنونا بنو ابنائنا بلو مالت يوند لج لجوچاچن يلو نبر يدرو عربوچ ልክ እንደኛው ልጆች ነው የምንቆጥራቸው። ጠባን እነሱ ሴትን ዝቅ አድርገው ስለሚያው ስለነበረ ነው ጃሂልያ ጊዜ የነበሩት። ግን እዚህ ቦታ ላይ እየተፈለገው ነገር ምንድን ነው? የመመሰያው በአረበኛው አሳሊብ የመመሰያው ከ የምትለዋን ጥሎ የዛ አይነት ኡስሉብ ስላለ ነው ማለት ነው። እና ነገር ግን መሬቲቷ ድቡልቡል ነች። ግን በጣም ይገርማችኋል ሼኹል ኢስላም ኢብኑ ተይሚያ ረሂመሁላህ እንደዚሁ ሚፍታሁ ዳሪ ሰዓዳ ላይ ኢብኑል ቀይም ጁዚ ከቁርአንና ከሐዲስ የተረዱትን መሬት ድቡልቡል እንደሆነች በግልጽ ተናገሩ። አብዱላህ አልሐረሪ ግን يفكر حتى في هذا العصر يعني بعقل متخلف وهذا وجهه لا قرب هنا امره ነው ተፍክራቸው እስካሁን ድረስ በጣም ይገርማችኋል። አድናን አጠራበሉ ሲ የሚባል አለ። የሆነ የክርስቲያን ቴሌቪዥን ላይ ቀርቦ ሲያነጋግሩት አይታችሁት ሊሆን ይችላል። ዌብሳይታቸው ላይ ምን አለ አድናን አጠራበሉ ሲል ያ ክርስቲያኑል ጋዜጠኛ፣ እውነት ነው ወይ እናንተ አህባሾች መሬት ጠፍጣፋ ነው ብላችሁ ታምናላችሁ ወይ? አታምኑም ይባላል ሲላቸው ምን አሉ? አይ ይህም በሌላ ጊዜ ውይይት እናደርግበታለን ሲል ድንግጥ አለ ጋዜጠኛው። እንዲህ እኔ እኮ አሁን ሰው በእኛ ላይ እየዋሻቸው እየዋሹብን ነው፣ ሰዎች በእኛ ላይ የሚቀጥፉብን ነው ትለኛለህ ብዬ ነበር የገመትኩት። ከይፈቱ አሊሙን አውላደኩም ፊ መድረሰቲኩም፣ ህፃናቶቻችሁን ምስር ላይ በምን አይነት መልኩ ነው የምታስረዷቸው አላቸው። ሲሉትም ምን አለ? ጠያቂው መክተቤ ይምጣና ስለ ሀንደሳና ስለ ኢንጂነሪንግ አብረን እንነጋገራለን ብሎ እዛ ቴሌቪዥን ላይ የቀረበው ሰው ሁሉ ሳቀ። ሱብሃነላህ። አላህ ግን ምን አለ ሲናገር? ዩከውሩ ሌይለ አለ ነሃር አለ አላህ። ወዩከውሩ ሌይለ ዩከውሩ ነሃር አለ ሌይል። አላህ ሌሊትንና ቀናትን ተክዊር፣ አተክዊር መጠቅለል የሚባለው ነገር ዑለሞች የተረዱት ኢነማ የኩኑ አለ ሸይኢ ሙደወር ማለት ልክ ድቡልቡል በሆነ ነገር ላይ ነው። ኢዘን ወሃዚህ አያ ተንሱ ሰራሐተን አለ አነ አልአርድ መሬት የሚባለው ነገር ሙደወር ሙደወር በመሆኑ ግልጽ ነው። ሼክ መሐመድ ተቂዩዲን አልሂላሊ ረሒመሁላህ ብዙ የቁርአን አንቀጾችን ተናግረዋል በዚህ ዙሪያ ላይ በመጽሐፋቸው ላይ ማለሳቸው ትልቅ ዓሊም ናቸው። ብዙ ነገሮችን ተናግረዋል። አዲላ አቅልያ ወአዲላ ነቅልያ ተናግረዋል ማለት ነው። አማ መሬት እንደው በጣም ይገርማቸዋል። ሱብሃንአላህ። አቅል ሰግር በዲሃተን በዱሮ ጊዜ ማለት ነው። እንደው በዱሮ ጊዜ እንኳን ሁለት ባሒሶች ቀርናጣ ውስጥ ሰወሩ አን እስትግራብ ያደርጉ ነበር አንዳንድ ሰዎች በዱሮ ጊዜ እንዴት መሬት ድቡልቡል ናት ተባለ ምናምን እየተባለ እስትግራብ ያደርጉ ነበር። ማን ቁርአን ተከለመ ቢሂ ሰራህ በግልጽ የተናገረበት ነገር ከመሆኑ አንፃር ማለት ነው። ነገር ግን በድሮ ጊዜ ራሱ ይህን ነገር ማለት ነው ያጠኑ ሁለት ወንድማማቾች ነው አርና እንደዚህ ከዑለሞች ማለት ነው። እና እነሱ በጣም والله سبحان الله ይገርማቸዋል በጣም ስለ ቂብላም ሲናገሩ ቂብላን የቀየሩበት ምክንያት ሲናገሩ። ግን ከቁርአን ያላቸው ማስረጃ ይሄ ነው። ሱረቱል በቀራ ላይ ወለዚ ምንድን ነበር የሚለው? ሱረቱል በቀራ ላይ አላህ ሱብሃነሁ ወተዓላ ከሚናገራቸው አለዚ ጀዓለ ለኩሙል አርድ ፊራሻ፣ ያ ምድርን ፊራሽ ያደረገላችሁ ጌታ፣ ወሰማአ ቢናአ እዚህ ላይ ነው እንግዲህ እነሱ ፈርሽ ፈርሽ ነው ብሎ ነው የሚያምኑት። የአረብኛ ችግር አለበት ሰውየው። አላሁ አለም። ጀዛከላህ ባረከላህ ፊኩም ጀዛኩሙላህ። ወአለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጥያቄ አለኝ። ጥያቄ ምንድን ነው? አላህ ሱብሃነሁ ወተዓላ በቁርአኑ ላይ ለምሳሌ ሱረት አልፈጅር ላይ ተነዘሉ መላእክት ወሩህ ብሎ ጅብሪልን ያው ሩህ ተብሎ በዛ ስም አለ ማለት ነው። እና ሌላው ደግሞ ለቁርአንም አንዱ ስሙ አርሩህ ነው። እና እዚህ ላይ ሩህ የሚለውን ብታስረዱኝ ደስ ይለኛል። ምክንያቱም ሌላው ደግሞ ጥያቄ በሩህና በነፍስ መሀል ያለውን ልዩነታቸውን በቁርአን መሰረት ለማለት ነው። ኢንሻአላህ። ጀዛከላሁ ኸይራ ኡስታዝ። ማይክ ፍሪ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላሂ ራህማን ራሂም። ቀድየት ሩህ ሩህ የሚባለው ነገር ከባድ መሰአላ ነው። ከዚህም አንጻር ኢብኑል ቀይም ዓለይሂ ረሕመቱላህ አፍረደ ኪታበን ሰማሁ አሩሕ ሩሕ የሚባል መጽሐፍ ራሱን የቻላለው ማለት ነው። አንደኛ ሩሕ የሚባለው ነገር የሰው ልጅ ህይወቱ ይሄ ሩሕ ይባላል። ከማ ቃለ አላሁ ተባረከ ወተዓላ ስለ ነቢዩላህ አደም ስለ ነቢዩላህ ዒሳ ስለ ሌሎቹ ፍጡራኖች ሲናገር ወከማ ቃለ ረሱል ሰለላሁ ዐለይሂ ወሰለም ወነፈኸ ፊሂ ሚን ሩሒሂ፣ ይሄ የሰው ልጅ እስትንፋስ ሩሕ ሊባል ይችላል። ወከዛሊከ ጅብሪሉ ዓለይሂ ሰላም ዩሰማ ሩሕ፣ ጅብሪልም ሩሕ ሊባል ይችላል። አንቺ እንዳልሽው ሱረቱል ቀደር ላይ መሰለኝ፣ ሱረቱል ፈጅር ላይ መሰለኝ ተነዘሉል መላኢከቱ ወሩሑ ፊሃ ማለት ፊ ውስጥ መላኢካ መላኢካዎች ውስጥ ጅብሪል ሳለ ብሎ አላህ ተናግሯል። ሩህ ያለበትን ምክንያት ለኛ ለህይወታችን ወይም ደግሞ ከአላህ ስብሓነ ወተዓላ ዘንድ ሐያተል ቁሉብ የሰው ልጆች ልብ ህያው የምትሆንበትን ነገር የአላህን ቃል ይዞ ስለሚመጣ ሩህ ተባለ ማለት ነው። ይህ ሩህ ይባላል ማለት ነው። እንደዚሁ አልኢማኑ ቀዊ ኃይለኛ የሆነ እምነት ያለበትን ቦታና ሩሕ አልቁድስ የሚባል ነገር አለ። ቃል አላሁ ተባረከ ወተዓላ ምን አለ አላህ ስብሓነ ወተዓላ ስለ አቡ ዑበይዳ እብኑ ጀራህ አላህ ስብሓነ ወተዓላ ሲናገር ኡላኢከ አለ አላህ እነዚህ ሰዎች ከተበ አላሁ ፊ ቁሉቢሂም ልኢማን ልባቸው ላይ አላህ ስብሓነ ወተዓላ እምነትን ጽፎላቸዋል። ወአየደሁም ቢሩሕ ሚን ከእርሱ በሆነ መንፈስ ያበራታቸዋል ይላል አላህ ስብሓነ ወተዓላ። አሚም ሩሕ የሚባለው ነገር ብዙ ነው እያለው ሩሕ የሚባለው ነገር አንድ የሰው እስትንፋስ ወይም የሰው ህይወት አለ። የሰው ህይወት ያ ከአላህ በቀር ምንም አይነት ነገር ማንም የማያውቀው ለማለት ነው። ቃል አላሁ ተባረከ ወተዓላ ወየስአሉነከ አን ሩሒ ቁል ሩሑ ሚን አምሪ ረቢ ወማ ኡቲቱ ምን አልዕልሚ ኢላ ቀሊላ። ኢዘን ሩሕ የሚባለው ነገር ይሄ ነው። ነፍስም የሚባለው ነገር እንደዚሁ ነው። ብዙ ቅስሞች አሉት። አንደኛ ነፍሰል አማራ ቢሱ የሚባል አለ። መጥፎ ነገር ልትሰሪ የሚገፋፋሽ መንፈስ ነፍስ ሊባል ይችላል። ከማ ቃል አላሁ ተባረከ ወተዓላ ሒካየተን አን ነቢይላህ ዩሱፍ ዓለይሂ ሰላም ወማ ኡበሪኡ ነፍሲ እኔ ራሴን አላነጻም ኢነ ነፍሰ ለአማረቱን ቢሱ ኢላ ማ ረሒመ ረቢ ያሉ ማለት ይህ እንግዲህ ነፍሰል አማራ ቢሱ በመጥፎ የሚያዝሽ የሆነ ነፍስ ማለት ነው። አንድ ሌላው አነፍስ አልሙጥመኢና በጣም ያኒ የተረጋጋ መንፈስ ህይወት ማለት ነው። ከማ ቃል አላሁ ተዓላ ያ አየቱሃ ነፍሱ አልሙጥመኢና ማለት እድኹሊ ኢላ ረቢኪ ነው። ያ አየቱሃ ነፍሱ አልሙጥመኢና ፈድኹሊ ፊ ዒባዲ ወድኹሊ ጀነቲ የሚለው አላህ ስብሓነሁ ወተዓላ ላይ አንቀጹን ካልተሳሳትኩኝ አልሙሂም አነፍሰ ለልሙጥመኢና የምትባለው እርሷ ነች ማለት ነው። እና ይህ ነው ነፍስ ማለት ነው ባጭሩ። ነገር ግን የሁለቱም ፈርቅ አስመልክተው ነፍስ የሚባለው ሩህ ለሚለው ባህሪ ነው ወይም ሲፈት ነው ብለውም የሚያምኑ ዑለሞች አሉ ማለት ነው። እና ወላሁ አለም የቁርአኑ አንቀጽ ከተረዳ ምንድን ነበር የሚለው ሱረቱል የአየቷ ነፍስ ልሙጥመኢና እርጅዒ ኢላ ረቢኪ ራድየተ መርድያ ወድኹሊ ፊ ዒባዲ ወድኹሊ ጀነቲ። አንቺ የጠቀስሽው ቅድም ሱረቱ ፈጅር ላይ ነው። ጠብዓ ይሄ የተጠቀሰው አፍወን ሱረቱ ፈጅር ላይ ነው የተጠቀሰው ማለት ነው። የነፍስ አይነቶች ብዙ ቅስም አላቸው። ወላሁ አለም። ጀዛኩሙላህ ሰላሙ አለይኩም ወረህመቱላሂ ወበረካቱ። ኡስታዝ እኔ የምጠይቀው ቅድም ስለ ቂልባ ያው ቂብላ ስለተነሳ ነው። በአንድ ቦታ ያየሁት ነገር ስለተጠየቅኩኝ መልሱን በትክክል ለመመለስ ብዬ ነው። ልጅቷ ቤተሰቦቹ ቤተኞቹ ባሳዩት መንገድ ሰላት እየሰገደች ነው። ቂብላውን የቤተሰቦች የቤቱ ባለቤቶች ባሳዩት እየሰገደች አንዷ ትመጣና ታዞራታለች ማለት ነው ቂብላውን። ከዛ በኋላ ሰላቱን ስትጨርሳ ስትወጣ አንደኛው ክፍል ሙሉ ስለነበረ እሷ የሰገደችበት ቂብላና ይሄኛው ተለያየ ማለት ነው። ለካስ በኋላ ስታጣራ ፊቷን ወደ ሌላ መንገድ ያዞረቻት ልጅ አህባሽ ተከታይናት ማለት ነው። የዚች ልጅ ጥያቄ አሁን ከሰገድኩኝ በኋላ ነው ያወቅኩት እንዳዞረችኝ። እኔ የቤተሰቡ መስላኝ ነውና ሰላቴን ማቋረጥ ነበረብኝ ወይስ ምን ማድረግ አለብኝ ነው መተላው። ጥያቄው ግልጽ ነው ኡስታዝ? ከሰላት ላይ ፊቷን አዞራታለች ወደ ራሷ ቂብላ። ኦኬ ማይክ ፍሪ ኡስታዝ። بسم الله الرحمن الرحيم اولا قبلة የሚባለው ነገር እኛ የሙስሊሞች አቅጣጫ ካዕባ ብቻ ነው። ጣይፋ የመጀመሪያ ቡድን سبحان الله والله هذه الطائفه طائفه غبيه يعني ምንም ነገር ሊያስቡ የማይችሉ ምን አይነት አምሮ እንዳላቸው አላውቅም። اعوذ بالله من الشيطان الله سبحانه وتعالى ወደ قبلة ዙረን እንድንሰግድ الله አዘናል። الله سبحانه وتعالى ምን ይላል فولي وجهك شطر المسجد الحرام وده بيت الله الحرام ازور الى الله سبحانه وتعالى بل الى قران انقص فلنولينك قبلة ترضاها الى الله سبحانه وتعالى بل الى قران انقص فولوا وجوهكم شطره الى فحيثما كنتم فولوا وجوهكم شطره الى بتلاقيوا قران انقص اقطاعاتنا هي كعبه نو ግን እነዚህ ጣይታዎቹ የራሳቸው የሆነ ቂብላ አዘጋጅተዋል አሁን እና ወደዛ ነው ዝሮ የሚሰግዱት። ግን ይቺ ልጅቷ የዛ ካባቢ ኗሪ ካልሆነች ሶላቷ ችግር የለም። ምክንያቱም እሷ ሙቀሊድ ናት። ይህ በዚህ ነው ቂብላው ብለዋታል። ምናልባት እንሕራፍ አድርጊያለሁ ብላ ትገምታለች ልጅቷ አይታኝ አስተካክላይ ነው ብላ ከሆነ ሙጅተሂድ ላይ ግድ የለም። ምክንያቱም አላህ ምን ችግር የለም። ምክንያቱም አላህ ሱብሃነሁ ወተዓላ ሲናገር فأينما تولوا فثم وجه الله وديت مقطعه بتزورو كلهم بكل الله سبحانه وتعالى وجه الليل ما لنا الله سبحانه وتعالى شجر لهم جن اذا تولد ادغا كهونه يذو بيتسب كهونه احباش تو متى ستزور زور بلا زوت على زورا سلسجدج كصلاه اهم شرط مكاكل قبلة سلونه صلاه فاسد سلونه صلاه ما ملس عليه والله ينزل في رقاوش جن لا اله الا الله محمد رسول الله نعوذ بالله من شرهم وفتنتهم الله لفتنا بلو يفطراچو فتناوچ اندنزه اعوذ بالله الله يطبقن كفتناچ بارك الله فيكم بارك الله فيك استاذنا بارك الله فيك نفعنا الله بعلمك እንግሊዝኛ ነው ኡስታዝ ያው የበሸቡ ነው እንደነ አዛሁናል ግዜ ኡስታዝና እንግዲያ አባባይ ሰኛቸው ያው የበሸባቸው ትንሽ ረው እንግዲህ መልሶ ነገ መጣው ነው መጣሉ እንዳይሰለፍና እዚህ ነው ላቸው ነው ሰጫው ሙልቀ እንደወዱና አሁን ገብጋቢ ጥያቄ ከከለለ ሳቸው ረሁና አባንስታቸው እህቶች ወንድሞች አገር ካረጋችሁ እና በአባንሸኛቸው እሳታችንን ጠወር አላህ ዑምረ ማመት አላህ ሀያት ዋር ጉዳቸው አላሁ ስብሓን በዚህ በሰጡን ዕልምኛው ተጠቃሞች አላህ ያርገን።